ምዕራፍ 3 ክፍል 3 ቃላተ ፈጠራ። ስለ ገጣሚያን የቃላት አመራረጥ መወሳት የሚገባው ሌላው ነገር የቃላተ ፈጠራ ጉዳይ ነው። አንዳንድ ገጣሚያን ይሁነኝ ብለው ቃላትን ፈጥረው ሲጽፉ ይታያል። የተለየ ገላጭነት፣ ሙዚቃዊነትና ግመችነት ይኖራቸዋል ብለው የሚያምኑባቸውን ቃላት በመፍጠር ሐሳባቸውን ይገልጻሉ። እንዲህ ያሉትን ቃላት በስነ ግጥም ውስጥ ማስገባት የተከለከለ አይደለም። ነገር ግን የተፈጠሩት ቃላት በደራሲውና በአንባቢው መካከል ሊኖር የሚገባውን ኪነ ጥበባዊ መግባባት እንዳያግዱት መጠንቀቅ ያሻል። በተጨማሪ የሚፈጠሩት ቃላት የቋንቋውን የቃላት አፈጣጠር ስርዓት የሚከተሉና ተገቢውን ቅርጽና ድምጽ ያዙ መሆናቸውን ገጣሚው ማስተዋል አለበት። ቃላቱ በገቡበት አውድ ካሉት ቋሚ ቃላት ጋር ሊኖር የሚገባውን የሰመረ ቅንጅትና አንድነት የሚያፋልሱ እንዳይሆኑ መጠንቀቅ አስፈላጊ ነው። የሚፈጠሩትም ቃላት አልፎ አልፎ ለተለየ ግብ በግጥም ውስጥ መዘራት እንጂ ሙሉ ግጥሙን መውረር የለባቸውም። በሚከተለው ግጥም ቃላተ ፈጠራን እናገኛለን። ልጅቱ የዘመነችቱ ጣቱን ብድግ ንስት ትለውና ፊቷን ትጥብ እሽት ፍትግ ፍትግትግ ዱሩላዋን ልቅቅ ጥፍት ሌላ ምናምን ዱቅት ሽፋሏን ቅልም ጥቁርት ከንፈሯን ቅብት ትልት ታደርግና ልጅቱ የዘመነችቱ ሱሪዋን ለምምቦ ጫሙን ሱርት ጫሟን ነጠላዋን ጭምት ቀበቷን ሰፊውን ቅብትት ጃኬቷን የቆዳውን ጅክት ታደርግና ልጅቱ የዘመነችቱ መስቷቱ ትልቁ መስቷት ፊት ቆምና ሳቅ ግጥጥ ሳቅ ግጥጥ ሳቅ ደርሶ ፍልቅ ፍልቅልቅልቅ ፍልቅልቅልቅ ከንፈር ገጠም ደሞ ከፈት ደሞ ገጠም ገጠም ጠምጠም ወደ ኋላ ሂድት ሂድት ደሞ ምልስ ምልስ ምልስልስልስ ሽንጧን ሰበር ቅልስ ቅልስልስልስ ዳሊዋን ውዝ ውዝ ቂብ ቂብ ቁንን ቁንን ክውክው ጅንን ጅንን ደሞ ፈገግ ደሞ ቅጭም ቅጭም ጭምጭም አይኗን ከፈት ደሞ ጨፈን ስልምልምልም። በገጣሚው ለአውዱ ተገቢ ናቸው ተብሎ የተፈጠሩት ቃላት ዱቅት ጥቁርት ሱርት ጭምት ቅብትት ጅክት ናቸው። ቃላቱ በገቡበት አውድ ሲታዩ በገጣሚውና በአንባቢው መካከል የሚፈለገውን መግባባት የሚያግዱ አይደሉም። አንባቢውን ፈገግ በማድረግ በግጥሙ የተገለጸችውን ዘመናዊ ልጃገረድ ድርጊት በዓይነ ሕሊናው እያስተዋለ በትዝብት አየ። የዘመኑ ልጆች እንዲህ የሚያደርጉት ናቸው። የተፈጠሩት ቃላት በግጥሙ ከሚገኙት ንስት፣ እሽት፣ ልቅቅና ጥፍት ጋር የቅርጽ ተመሳሳይነት ያላቸው መሆናቸውን ያስተውሏል። በሚቀጥለው ምሳሌ ደግሞ ሲያብጫጫውና ሲያቅላለው የሚሉ ሁለት ቃላተ ፈጠራ እናገኛለን። ቃላቱ አካባቢው በፀሐይ ብርሃን መድመቁን መፍካቱን ለማሳየት የተመረጡ ናቸው። የምድሩን ጉብታ ጥሳ ከተረተር ብቅ ስትለው ጀንበር የጧቱ ቁር ጤዛው ሳይቀር ይረክፍና እጽዋት እንስሳት ፍጥረት ሲባልና ተኮማትሮት የነበረው ሁሉ እንደገና አንሰራርቶ ተፍታቶ ፈክቶ የጧት ጎህ በገፍ ወርቃማው የብርሃን ጎርፍ አፈር ቅጠሩን ሲያጥለቀልቀው እና ሲያብጫጫው እና ሲያቅላላው ሌላ ትሆናለች ህይወት። በዚያው በድህነት መልኳ ያማረች በልዩ ልዩ ቀለማት የተሸበረቀች። ዘዬ ቃላት፣ አንድ ቋንቋ በሚነገርበት አካባቢ ልዩነት የተነሳ የተለያዩ ዘዬዎች ይኖሩታል። ይህ የዘዬ ልዩነት በዋናነት የሚታየው በቃላት ረገድ ነው። በዚህ ምክንያት ለምሳሌ የጎንደር አማርኛ፣ የጎጃም አማርኛ፣ የወሎ አማርኛ ወዘተ እንላለን። ከነዚህ አካባቢዎች የሚመጡ የአማርኛ ተናጋሪዎች የሚግባቡ መሆናቸው አያጠያይቅም። ነገር ግን አልፎ አልፎ በቃላት ደረጃ ልዩነቶች ይታያሉ። ገጣሚያን በአብዛኛው የሚጽፉት የቋንቋው ተናጋሪዎች በሚሰሙትና በሚገባቸው ወይም መደበኛ በምንለው ቋንቋ ቢሆንም አልፎ አልፎ ዘዬ ቃላትን ሲያስገቡ እንመለከታለን። ዘዬ ቃላትን የሚመርጡት በአብዛኛው ቃላቱ ለሚባለው ነገር ይበልጥ ተስማሚ ሆነው ሲገኙ፣ የግጥሙን ገጸ ባህሪ ከወዴትነት መግለጽ አስፈላጊ ሲሆን፣ የሚገለጸውን ነገር አካባቢያዊ አሻራ ለመጠቆም ሲያስፈልግ ነው ማለት ይቻላል። በተጨማሪ ከገጣሚው ዘይ ተጽኖም የተነሳ ሊሆን ይችላል። ነገሩን ይበልጥ ለመገንዘብ የሚከተሉትን ሶስት ግጥሞችን እንመልከት። በሶስቱም ውስጥ ዘይ ቃላትን እናገኛለን። ዱባና ፍሬ በሚለው ግጥም ውስጥ ቶፋ፣ እንቅብ፣ ኩስኩስት፣ እንክርት እና መግላሊት የሚሉት ቃላት በወሎ አማርኛ ዘይ የተለመዱ የቤት ቁሳቁስ ስሞች ናቸው። እንዲሁም ደራ የሚለውም ቃል በዚሁ ዘይ የሚገኝ እልህን የሚገልጽ ቃል ነው። በሁለተኛውና በሶስተኛው ምሳሌ ደግሞ የጎጃም አማርኛ ዘይ ቃላትን እናገኛለን። ገናኖቹ ቃላት በሚለው ግጥም ውስጥ አል ወጥቶ፣ አል ወርዶ፣ አል ሆኖ፣ ባውራ ምንጭ ደግሞ ቢልቢላ፣ ጋማቱ፣ ግንግ ከዚሁ ዘይ የተወሰዱ ናቸው። ዱባና ንፍሮ። ቶፋ ሙሉ ዱባ ታሽቆ፣ የዱባ ቁርጥ ተንፈክፍቆ፣ እንቅብ ስፍር ንፍሮ፣ ኩስኩስቱን ሙሉ ተነፍሮ፣ እሳቱ ላይ በእንክርት ዛሬም አለ ከመደቤ ፊት ለፊት፣ ሁሌም በየቀኑ ባየው ባየው ሱኑ፣ ቶፋውም ኩስኩስቱም እንክርቱም፣ እቀምሰው ብል ከምጥኑ፣ እበላ ብል ከክሽኑ፣ ዛሬስ አልጥመሃለኝ ሌማቱ፣ ዱባ ከንፍሮ ብልቱ፣ እንዳልበላው መታከቴ፣ ድንገቱ ዛሬ ኩራቴ፣ እንዳልተወው ፍራቴ፣ እየታየኝ የራሞቴ፣ አይሆድ ጊዜ ቋቱ ከርሞን ከርሞ፣ በቀን አለ ክዳን ህድሞ፣ እንዳልቆየ መርጎ ችሎ፣ ውስጡን ከውጭ አቻችሎ፣ የእርሾ ድፍድፍ በስሎ ፈልቶ፣ መግላሊቱን ከነምርጉ ጥሶ ወጥቶ፣ በቃኝ ካለ በቃህ ካለ ካወጀማ፣ ምን ልሆን ነው መዘርፈጤ፣ የማንልል የማነይልል የማን ወላጅ የማን አርማ፣ እንግዲያስ ቼ ፈረስ ቼቼ፣ ንሱ ዱባና ንፍሮም ጌቶቼ፣ በልቼ ላብላላችሁ ጋልቡኝና ልጋልባችሁ፣ እንቀማመስ ደራ እንሳላለን በየተራ፣ እንፋተሽ በየአይነቱ በውስብስብ አዙሪቱ፣ ቼ ፈረስ ቼቼ፣ ቼ ፈረስ ቼቼ፣ ቼቼ ቼ። ለአባቴ ለመቶ አለቃ አሊ ሐምዛ፣ ሐምሌ 1980። ገናኖቹ ቃላት። እንትና ስለ እንትናዬ ሲያወራ መስሎ የሚሰራ ሐውልት እሱማ በማለት ይክባል ይቆልላል። በምስጋና ላይ ምስጋና ጋራ ያሳክላል። በዚህ ወጥቶ አልወጥቶ፣ በዚህ ወርዶ አልወርዶ፣ እንዲህ ሆኖ አልሆኖ እያለ ወሬውን ጨዋታውን ያጣፍጣል ወዙን እስኪ ማርክ አድማጩን። ከዚያን አልፎ አልፎ በጣልቃ ስሜታቸውን ሳይነካ ያደራርገዋል ሰካ ሰካ። ከገናኖቹ ቃላት አንዳንዱን ነገርን ግንን ከዚያንም ሌሎቹን የሚሉትን ብቻ ምን ይሆናል ያሳዝናል። እንደዚህ በነበር እንደዚያ ባልነበር ቅብጥርጥር ቅብጥርጥር በማለት ወሬውን ያሳካል፣ ያጋጊጣል፣ ጉራማይሌውን ያዋቅራል። አውራ ምንጭ። የውሃ ድምፅ ጭል ጭል አለ፣ ቀጭን ቢልቢላ መሰለ፣ ጋማቱ ዳርና ዳሩ፣ የወንዙ ድንጋግ ከንፈሩ፣ ጠውልጎ ታየ እኮ አፈሩ፣ የትናንቱ እርጥብ አሸዋ ዛሬ አመድ መሰለ ህዋ፣ ይኸው ግንግ የድንጋይ ፈርጅ በጉንጩ አቋጠሮ እንጂ እሱም ደረቀ ሳይባጅ፣ ክረምት በበጋ ታደመ የዝናቡ ውሃ ቆመ፣ አባይ ጉልበቱ ደከመ ውሃው ኃይሉን ቀነሰ፣ ምንጩም ሊደርቅ ደረሰ አባይ መቼ ደፈረሰ። አንዳንድ ገጣሚያን የአንድን ህዝብ ባህል ገጽታ በስነ ግጥማቸው ይገልጻሉ። ባህላዊ ገጽታውን በሚገባ ለማሳየትም ከሚጽፉበት ቋንቋ ውጪ በመሄድ ከሚገልጹት ባህል ቋንቋ ቃላትን በመውሰድ ያስገባሉ። እነዚህ ቃላት እንግዳ ቢሆኑም አብዛኛውን ጊዜ ከአውዱ ፍቻቸውን መረዳት አያዳግትም። አልፎ አልፎ ግን ተሰሚነታቸው ባህሉንና ቋንቋውን ለሚያውቁ አንባቢያን ብቻ ሆኖ የሚቀርብበት ጊዜ ያጋጥማል። የሚከተሉት ምሳሌዎችን እናጢን። አዴ ላንቃሞ ወይም አንዴ ሲዳማ ወንድ፣ ብርማይቱ ጨረቃ የብርሃን ጠበል አፍልቃ፣ ተፈጥሮን ስታጠምቃት እንደገና ስትወልዳት፣ ነፋሱ በቀስታ በበረዶ እጁ ሲማታ፣ አዴ ላንቃሞ ጦሩን ከጎኑ አጋድሞ፣ ያስተውላል እንደ ነገሩ አሽቆልቁሎ ከሰሩ፣ እንደ ዘበት አፈርሳት አይቆሙበትን የእንስት ጭስ ይጨሳል አልፎ አልፎ ለአዴል አንቃሞ እየተዳፈነ ነው ቀቀሎ በቅቤ የጠገበው ቡልኮውን ገለጥ እንደማድረግ ብሎ ሆዱን ሊያሻሸው እንዲረበው መልሶቶ ብርድ ነከስ ቢያደርገው ከዛም ታየው ታየው በአምሮ እንደ ደግ ህልም ደስ ደስ ይያለው ሶስቱም ሚስቶቹ ሲርመጠመጡ የሱን ግሮሮ ሊያጣፍጡ ደሞም ይፈልጋል ማወቅ ማረጋገጥ መገኖ እንደሰጠው ምንም እንዳይነፍገው ለእያንዳንዷ ሰዓት በእያንዳንዷ ሌሊት ሶስት ሴት ከሶስት ራት እዚህ የተሳለው የሲዳሞ አዴል አንቃሞ ባለ ሶስት ሚስት አባውራ ነው በደማቁ የጨረቃ አብርሃን አፋፍ ላይ ቁጭ ብሎ የማታው ቁርስ አይበግረው የሚኮራበትን ቤቱንና ንብረቱን ቁልቁል ይመለከታል ባህሉ የሰጠውን ብዙ ሚስቶች የማግባት ልማድ ያመሰገነ በኩራትና በኔ ወንዱ ስሜት ሶስቱ ሚስቶቹ የሚያደርጉትን መሰናዶ በአይነ ህሊናው ይመለከታል የሱን ወድ በጣፈጠ ምግብ ለመምላትና የወንድነቱን ጉብኝት ከሌላዋ ሚስት አሸንፎ ለመውሰድ ሶስቱም ይጣደፋሉ አዴል አንቃሞ ከየጎጆ የሚትጎለጎለውን ጢስ ፈዞ እየተመለከተ በለቱ ድድር የትኛዋ ሚስቱ አሸንፋ የራሷ እንደምታደርገው በውስጣዊ ደስታ ያስባል የሶስቱ ሚስቶች መርመጥመጥ ለሱ የባልነቱ የወንድነቱ ውድነት መገለጫ ነው ሴቶቹ እሱን በመቀለብ ፍቅሩን ለመውሰድ የሚያደርጉትን ጥረት ቁልቁል ያየ ወንድነቱን በኩራት ያመሰግናል ገጣሚው አዴል አንቃሞኔ ሳለው ባህሉን መሰረት አድርጎ ነው በግጥሙ የተዘረዘሩት የሲዳምኛ ቃላትም ሁኔታውን ይበልጥ ለማሳየት አስተዋጽኦ አድርገዋል የግጥሙ 16ኛ ስንኝ እየተዳፈነ ነው ቀቀሎ ትክክለኛው ቄ ቃሎ ነው ከተጨመቀ ቆጮ የሚሰራ የምግብ አይነት ነው የተጨመቀ ቆጮ በእንሰት ቅጠል ተጠቅልሎ ይዳፈንና ሲበስል ይበላል ለአዴል አንቃሞ በምሽቱ የተዘጋጀለት ምርጥ ምግብ መሆን ነው ሌላው ቃል መገኖ ነው ትክክለኛው ማጋኖ ነው ይህ ቃል በባህሉ ፈጣሪን የሚተካ ቃል ነው መገኖ እንደሰጠው በሚለው ስንኝ ገጸ ባህሪው ሶስቱን ሚስቶች ፈጣሪው የሰጠው መሆናቸውን የገለጸበት ነው እንግዲህ እነዚህ ሁለቱ ቃላት በግጥም ውስጥ ያላቸውን ግመችነት ለማወቅና የያዙትን ሐሳብ ለመረዳት ቋንቋውን ማወቅ ሊያስፈልግ ነው ማለት ነው የሚከተለው ግጥምም እንደዚሁ ከተጻፈበት ቋንቋ ውጪ የሌላ ቋንቋ ቃላትን ያዘ ነው ፋጤ ኢብሮ ፋጤ እራት በልታ ማወራረጇን ውሃ ተጎንጭታ ሽምቅቅ ሽምቅቅ ፈርታለች ያቀልደኛ የልፍ ያሱሰኛ ብብቷን ነክቶባት ድንገት ቡፍ ስቃ እንዳይፈስባት ያፏ ጉንጭት ስለዚህ እየተከላከለች ባይኗ ጎርጎጭ ጎርጎጭ ጠጣች ለተሄድ እየተቻኮለች ከዚያው ከቀልደኛው ጋራ ሸጎዬ የቆቱ ዳንኪራ ዝናብ ሰበሯ ጨረቃ እንደ ነገራ ነገሩ ደምቃ ጥርፊያው የጨረቃዋን ብርሃን ሽሚያ ነው ድንገት ያነጩ ደመና ጠቁሮት ያጥቁረቱ ሟምቶት ሰማይ መሬቱን ሳያሾቅ ከማዶ መንደር ለመدرس ሸጎዬ ሊደንስ ሌቱን ሙሉ አዳር ይፈቅዳል ባህሉ ዶይና ሙሩ ዶይና ለዱብሮች ክብርና ዋስትና ዋስትና አላት አላት ፋጤ ብሮ ያለ ፍራት ለመጨፈር ለመዳራት ሳይታፈር ሌሊቱን ሙሉ ጨፍሮ ፍሮ በዚህ ግጥም ሸጎዬ ዶይና ሙሩ ዱብሮች የኦሮምኛ ቃላት ናቸው ለመረዳት እንዳያስቸግሩም ገጣሚው ፍቻቸውን አብሮ አምጥቷል በሚከተለው ምሳሌ ደግሞ አይታ ከታይሳ ከተአሊያ ወናገዳ ማይፈዳና ቡራ የተሰኙት የአፋርኛ ቃላት ገብተው እናገኛለን የሐረሩ ከልታማ በማይገባሽ ቋንቋ ቃሉ በተንቋቋ አጉል ስጮህብሽ ስኳትን ሰርሰረሽ እንደምን ሰማሽው በምን ተረጎምሽው የኒዋ ፋጡማ የሐሩር ከልታማ አፌ ሌላ ሆኖ አፍሽ ሌላ ሆኖ አዳ አራሮቅን ውበት አቀራርቦን አይታ ከታይሳ ያልኩ ባንቺ አፍሱ ተረተር ገባሽ ወይ ምስጢሩ የዘፈኑ ዳርዳር የቃላት ድርድሩ ከት አሊያ ብለሽ ወና ገዳይ ደግመሽ ቀልቤን ብትገፊው ስቦኛል ፍጥረትሽ እርም ነው አልተውሽ። በማይገባሽ ቋንቋ ቃሉ በተንቋቋ አጉል ስጮህብሽ ስኳትን ስርስርሽ እንደምን ሰማሽው በምን ተረጎምሽው የኔዋ ፋጡማ የሐሩል ከልታማ። ጠይቅኝ እባክሽ ይናገርም አፍሽ በይኝ መሀይ ፈይዳ ምስጢሩም ይፈንዳ። አላውቅ ቡራሽን ሰፈር ቀበሌሽን የዘፈን ዳርዳሩ እዚሁ ይነገር የኔዋ ፋጡማ የሐሩል ከልታማ። በዚህ ክፍል ለማሳየት እንደተሞከረው ስነ ግጥም በገላጭነትና በምስል ከሳችነት ብቁ የሆኑ እንዲሁም ሀሳብን አምቀው ለሚያዝ የሚችሉ አቅምና ብርታት ያላቸውን ቃላት ይፈልጋል። ይህ የቃላት ምርጫ በዋናነት በገጣሚው የፈጠራ ችሎታና ምናብ የሚወሰን ቢሆንም በምርጫው ላይ ኪነ ጥበባዊ ተጽዕኖ የሚያሳድሩ ሌሎች ነገሮች አሉ። እነሱም ግጥሙ የሚጻፍበት ዓላማ፣ በግጥሙ የሚንጸባረቀው አብይ ጉዳይ፣ የሥነ ጽሑፉ ልዩ ባህሪያት፣ የዘመኑ ገናን ያጻጻፍ ስልት፣ የገጣሚው ያጻጻፍ ስልትና የቦታውና የጊዜ ልዩ ሁኔታዎች ናቸው። አንድ ገጣሚ ከእነዚህ ነገሮች ውጪ ሆኖ ሊጽፍ ስለማይችል የቃላት ምርጫውም የእነሱ ጥላ ያርፍበታል። ስነ ግጥም በባህሪው ውስብስብና የስሜት ጣጣ ያለበት በመሆኑ ከተራው ንግግር ለየትና ፈቀቅ ባለ ቋንቋ የሚጻፍ መሆኑ እውቅ ነው። ይህ ማለት ግን ገጣሚው ከባድ ጠመዝማዛ ያረጁና ዘመናቸው ያለፈባቸውን ቃላት በማስገባት ይሁነኝ ብሎ ሀሳቡ እንዲወሳሰብና ምስጢሩ ተደብቆ በቀላሉ እንዳይደረስበት ያደርጋል ማለት አይደለም። እንዲህ ከሆነ በአንባቢውና በገጣሚው መካከል መኖር የሚገባው ኪነ ጥበባዊ መግባባት ተቋረጠ ማለት ነው። ገጣሚው ሀሳቡ ምጥቀት ባለው ሁኔታ እንዲተላለፍ ስለሚፈልግ ለአሮጌው ቃል አዲስነት ሰጥቶ ለሞተው ነፍስ ዘርቶ ለደበዘዘው ብሩህነት አስገኝቶ ከተለመደው የቃላት አደራደርና አገባብ ማፈንግጦ ይገጥማል። ይህ ግን ይበልጥ ማራኪነትና ሳቢነትን እንዲሁም ምስል ከሳችነትን ለመፈለግና ሀሳብን አጉልቶና ውበት አጎናጽፎ ለማቅረብ የሚደረግ ጭንቀት መሆኑ ሊታወቅ ይገባል። ምሰላ ከስነ ግጥም ዋነኛ ባህሪያት አንዱ የሚባለውም ወይም የሚገለጸውን ነገር በቁጥብነት ለአንባቢው ወይም ለሰሚው በጉልህ እንዲታይና እንዲሰማ አድርጎ ማቅረብ ነው። ይህን እግብ ለማድረስ ገጣሚዎች ከሚገለግሉባቸው ስልቶች አንዱ ምሰላ ነው። ምሰላ በማየት፣ በመስማት፣ በመዳሰስ፣ በመቅመስና በማሽተት ስሜታችን መሰረትነት የሚፈጠር የሀሳብ መግለጫ ዘዴ ነው። ገጣሚው በዚህ ስልት በመጠቀም ረቂቁን ተጨባጭ አድርጎ ይበልጥ እንድንገነዘበው ያቀርብልናል። እንዲህ በሚያደርግበትም ጊዜ የራሱን የሀሳብ መግለጫ ምርጫ ተከትሎ ነው። ምስል ይፈጥሩልኛል ብሎ የሚያምንባቸውን ዘዴዎች ያበጃል። በእነዚህ በሚያበጃቸው ዘዴዎች አማካኝነት አንባቢው ነገሩን በስሜት ህዋሳቱና በምናቡ ይበልጥ እንዲያጤናቸው በር ይከፍታል። በምሰላ ገጣሚው ቅርጽንና ቀለምን፣ ስፋትና ጥበብን፣ ግዙፍነትንና ትንሽነትን በግልጽ እንድናይ ማድረግ ይችላል። ድምፅን እንድንሰማ፣ መዓዛንና መጥፎ ሽታን እንድናሸት፣ መራራና ጣፋጩን እንድንቀምስ፣ ሸካራና ልስልሱ እንድንዳስስ፣ እንዲሁም ሙቅና ቀዝቃዛውን ነክተን እንድንገነዘብ ያደርጋል። በምሰላ ዘዴው ይህን ሁሉ የሚያደርገው የሚፈልገውን ግጥማዊ ግመቺነት ለማግኘት ነው። ገጣሚው ግመቺነትንና ስነ ግጥማዊ ውበትን በምሰላ ለማግኘት የሚገለገለው በቃላት በሐረጋትና በዘይቤዎች መሆኑ ግልጽ ነው። ይህን በሚያደርግበት ጊዜም ከፍ ብሎ ስለ ቃላት ምርጫ እንደተወሳው ምስል የመፍጠር አቅም ያላቸውን ቃላትና ሐረጋትን እንዲሁም ዘይቤዎችን በመምረጥ ነው። እነዚህ የተመረጡ ቃላት ምስሉ ይበልጥ ጉልህ እንዲሆን ያደርጋሉ። በተለይ ምስሉ ከአንባቢው ገጠመኝ ጋር የሰመረ እንደሆነ የግጥሙ ግመቺነት ከፍ ያለ ይሆናል። እዚህ ላይ ልንገነዘበው የሚገባ አንድ አብይ ጉዳይ አለ። ይኸውም ሁሉም ገጣሚዎች በምሰላ ሀሳባቸውን ይገልጻሉ ማለት አይደለም። በተጨማሪ ምስል ለመፍጠር የሚጠቀሙባቸው ምንጮች አንድ ናቸው ማለትም አይደለም። በዚህ ረገድ ደራሲያን ይለያያሉ። አንዳንዶቹ ምሰላን አይነተኛ የሀሳብ መግለጫ ዘዴያቸው ሲያደርጉት፣ የቀሩት ደግሞ አልፎ አልፎ ብቻ ይጠቀሙበታል። የምስል ምንጮቻቸውም እንደየገጠመኞቻቸውና ይበልጥ እንደሚማርኳቸው ነገሮች የተለያዩ ናቸው። የሚያተኩሩባቸውም የምስል አይነቶች እንዲሁ ይለያያሉ። ከእይታ፣ ከስሜታ፣ ከዳሰሳ፣ ከቀመሳ፣ ከሽታ የምስል አይነቶች የተወሰኑትን ወይም ሁሉንም የሚመርጡ ደራሲያን አሉ። ስራዎቻቸውንም መርምረን የትኛው ደራሲ የየትኛው የምስል አይነት ወዳጅ እንደሆነ መለየት እንችላለን። እስካሁን ስለ ምሳሌ የተጠቀሱትን ቁም ነገሮች ይበልጥ ለመገንዘብ የሚከተሉትን ጥቂት ምሳሌዎች እንመልከት። ነገ። ነገ ማለት ቆርጠን የማንሸርጠው በሳንዱቅ የማንከተው የማርያም መቀነት አይነት ነው። ቀስተ ደመና የህብር ቀለሟ ቅይጥ በስሜት ቅርብ ሩቅነት ሲባጎ ምጥን ሚስጥሯ በመሰወር ሸራ ልባስ ተሸሽጎ ውብነቷን መዋብ አምሮን ፈዘን ቆመን በመገረም ነሁልለን ስናይ ለመጋደድ እየከጀልን ከየአይነት ቅመሟ ጨልፈን ብልቃጥ ሳንዶላት ትቀድመናለች መክሰሟ። በቃ ነገ ማለት የዚሁ ዘር ናት። በዚህ ግጥም ውስጥ ዋነኛው የምስላ ዘዴ እይታ ነው። ገጣሚው ነገን ለአጭር ጊዜ በሰማይ ላይ በሚቆየው የማርያም መቀነት ወይም ቀስተ ደመና መስሎ ነው ሐሳቡን የገለጸው። ቀስተ ደመናን እናየዋለን። ቀለሙና ቅንብሩ ይስበናል፣ ይማርከናል። ነገር ግን ልንይዘው ልንጨብጦ አንችልም። አብሮና ደምቆ የሚቆየውም ለአጭር ጊዜ ነው። እንዳማረ እንደደመቀ ወዲያው ደግሞ ይጠፋል። ገጣሚው ነገ ወይም ወደፊት እንዲሁ ነው የሚል ይመስላል። የነገን ሚስጥራዊነትና አጓጊነት በእይታ ምስል አግዝፎ ነው የገለጸው። ልቤ ተሸበረ በሚለው ቀጥሎ በሰፈረው ግጥም ውስጥ የምናገኘው ምስል ደግሞ በድምፅ ላይ የተመሰረተ ነው። ግጥሙን ስናነብ ወይም ስንሰማ ከሁሉ በፊት በሐሳባችን የምንስላት የአገር ተምሳሌት የሆነች እናት አለች። ይህች እናት በሩቁ ሆና ስትጣራ፣ ስትጮ፣ ስታዜ ምንሰማታለን። የሚሰማው ድምፅ የግጥሙን ገጸ ባህሪ ወይም የተናጋሪውን ልብ አሸብሮ ትዝታ ውስጥ ያስገባ የአገር ፍቅር ስሜትን ያጫረ ነው። እዚህ የእናት ጥሪ ድምፅ፣ የእረኞች ዜማ፣ የወንዙ የፏፏቴው ድምፅ፣ የእንስሳት የአራዊት ድምፅ በአንድ ተቀነባብረው ኅብረ ዝማሬ አበጅተው ነው የሐሳብ መግለጫ የሆኑት። ተናጋሪው በእዝነ ልቦናው ዝማሬውን እንደሚሰማ፣ አንባቢም እንዲሁ በተፈጠረው የስሜታ ምስል ጥሪውንና ዝማሬውን በእዝነ ልቦናው እያዳመጠ ነው የግጥሙን ሐሳብ ይበልጥ የሚገነዘበው። ልቤ ተሸበረ። ልቤ ተሸበረ ከሩቅ ስትጣሪ ሰማውሽ አገሬ፣ ስንቱን ብሶት ላውራሽ እናቴ ዘርዝሬ። የእረኞቹ ዜማ የገበሬው ሆበል ከሜዳው ከዱሩ ከጉድባው ካፋፉ መጣ እያስተጋባ፣ ባህር የብሱን አልፎ ከስሜቴ ገባ። አልቻልኩም ልሰራ ተናወጥ ሐሳቤ፣ ተሸበረ ልቤ ሰማው ስትጣራ። ያቺውም እየ እንጂ እናት አገር ከዚያ ቁማ ከተራራ፣ አገሬ ድምፅሽን ቀርቤ እንዳልሰማ አላትፍ አልጠቀልል መሬት አይደል ሸማ። ክል እያለ መጥቶ የዝማሬሽ ቃና ያማልለኝ ገባ ያዘነጋኝ ገባ ከሩቁ ሆነና። ከወንዝ ከፏፏቴው ከተራራው ቁንጮ ከተረት ከወጉ ከነንኮዬ ጦጢት ከናያ ብልጮ ከደብረ ሊባኖስ አክሱም ላሊበላ ደብረ ቢዘንዳሞ ሰልቶ እየዘለቀ ዝማሬሽ አድሞ ከቅጠል ከሳሩ ከሜዳው አበባ ከቅኔው ተማሪ ከዚያች ከውባምባ ከጎሽ ከድኩላ ከአንበሳ ካነሩ ከሜዳዋ ቆንጆ ከዚያች አይነጥሩ ከግልገል ከእምቦሳው ከንብና ጣዝማ በዝነ ልቡናዬ ድምፅሽን ብሰማ ክል እያለ መጥቶ የዝማሬሽ ቃና ያማልለኝ ገባ ያዘነጋኝ ገባ ከሩቁ ሆነና። ከሩቁ ቢሆንም ድምፅሽ እንኳ አልጠፋ፣ ሕያው ያደረገኝ ነፍሴን የዋጀልኝ ነው የልቤ ተስፋ። 1957 ዓ.ም። በተከታዩ ግጥም ደግሞ በለስላሳ እግሮቹ የሚጓዝ ሰው ምስል ነው የሚገጥመን። በመጀመሪያ ያለ ጫማ በለስላሳ እግሮቹ ወደ ሩቅ ቦታ የሚገሰግስ ሰው ምስል እናያለን። ከዚያ በኋላ ግን ይበልጥ የሚሰማን ለስላሳ እግሮቹ ከድንጋዩና ከኮረኮቹ ጋር እየተፋተጉ ሲራመድ የሚደርስበት ህመምና ስቃይ ነው። ለስላሳ እግሮቹን የተፈረካከሰው ድንጋይ ሲገጫቸውና ሲጎረብጣቸው፣ ኮረኮንቹ ሲወጋቸው ያለው ስቃይ ይሰማናል። ጉዞ መራራና ስቃይ የበዛበት መሆኑንም እንገነዘባለን። በግጥም ውስጥ የተፈጠረው ምስል ይበልጥ የሚቀርበው ልስላሴንና ሻካራነትን ለምንገነዘብበት የስሜት ህዋሳታችን በመሆኑ የምሰላ ዘዴው ዳሰሳ የተሰኘው ነው። በህይወት ጎዳና ባዶ እግሬን ልስልስ እግሬን ማዶ ማዶውን እያየው እሽቀዳደም ጀመርሁ። በድንጋይ ላይ በኮረኮንች በኮረኮንቹ ላይ ባዶ እግሬን ልስልስ እግሬን በድንጋይ ፍርክስክስ ወደ ማዶ አድማስ እሽቀዳደምሁ ተሽቀዳደምኩ ከኮረኮንቹ ተፋተኩ። ባዶ እግሬን ልስልስ እግሬን እንዲህ በጣር በጋር ደረስኩና ከማዶ ተረተር ቆም ብለው ልሳለም አድማስ የለም የለም የለም። ቀጥለው በሰፈሩት ሁለት ግጥሞች ውስጥ ምሰላው በቀመሳና በሽታ ነው። ህይወት በሚለው ግጥም ውስጥ የምስል መፍጠሪያው ቀመሳ ሲሆን ምን ነው በሚለው ደግሞ ሽታ መሆኑን ይመለከቷል። ህይወት ትንሽ አንኳር የስኳር ከፍኙ ማህል ቀብሮ አቀርቅሮ ይነጥቁት ይመስል ተጨንቆ ትከሻውን ሸምቅቆ ይልሳል ይላልሳል ትንሿን አንኳር የስኳር ይልሳል ይላልሳል ይልሳታል ሳያቋርጥ ለትንፋሹን ፋታ ሳይሰጥ ትንሿን እንኳር አንኳር የስኳር ላስ ላስ አሁንም ላስ ምጥጥ ምጥጥ አሁንም ምጥጥ ሲጣፍጥ ይላል ወዲያው ህይወት። እንዲህ ይፈልጋል በጠብታ በአንድ በሁለት በብዙ ጠብታ ሊሞላላ የሱን ጎታ የሆነውን ባዶ ቦታ በመሃሉ ሳያውቀው ምላሱ መዳፉን ቢነካው ጨው ጨው አለው ወደ መጎምዘዝ የቃጣው ምሬት የሞከረው ያን ጊዜ ትንሿ አንኳር የስኳር ማለቁን አወቀው። ከዚያም ጨርሶ ሳይነቃው ሰመመኑ ሳይለቀው ጀመረው። ምነው መጓተቱ የህይወት ሂደቱ ቅርናቱ ቀርንቶ ገምቶ ተግማምቶ የቆሰለው ተልቶ የግማሹ ሽታ አፍንጫ ሲመታ ምነው መጓተቱ የህይወት ሂደቱ የታጀለው ቁስል አፍንጫ ሲነድል ክርፋት ሲከረፋ መግሉ ሲደነፋ የቅርቡን ሲያርቀው የሩቁን ሲያሸሸው አፍንጫን ሲያቆስለው ምነው መጓተቱ የህይወት ሂደቱ አተላው ተደፍቶ ጥንባቱ ጠንብቶ ሽታው ሲገለማ የተጠራቀመው በስብሶ ሲገማ ህሉና ሻክቶ ቃናው ሲያንገሸግሽ ሾቆ ሲደነብሽ ምነው መጓተቱ የህይወት ሂደቱ።